بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته إن شاء الله የዛሬው ትምህርታችን አልሕስኑ ያኒ ሐሳናን አስመልክቶ ይሆናል ማለት ነው። ወይንም ጥብቅነትን፣ ጨዋነትን፣ ቁጥብነትን አስመልክቶ ይሆናል ማለት ነው። وهو العفة تبكنت عن الفواحش تسقيامي تكباراتنا عندهم تسيافو تكبار كزموت متبكنا متنكك مكوتب يميلو رأسي ونال مالتنو كف النفس عما حرم الله وعما لا يجمل بالانسان فلا يجمل بالانسان فعله الله سبحانه وتعالى ارمك هذا الرغو تكبارات نفس مقطب اندزهم بسول جلاي مسراتهم يسقيمنا ام يستلان نجر راس ماراك يميرو يهونال مالتنو ومنها العفة عن اقتراف الشهوة المحرمة حرام يهونو نفسيا متفلقات جون نقر كما تكبر مقطب عفة ملو وست اكاتتا والعفة خلق إيماني رفيع مقطب مبالو وينم كتب النتي مبالو እምነታዊ የሆነ ጸባይ ነው ሰዎችን ከፍ ሊያደርጋቸው የሚችል ይሆን እና ቁጥብነት ለወንድም ልጅ ሆነ ለሴት ልጅ ጌጥ ነው በዱንያም ሆነ በአኺራ يحفظان بها إيمانهما ويثبتان بها بعد توفيق الله استقامتهما ወንድ አማኝና ሴት አማኝ በዚህ በቁጥብነት በጨዋነት ኢማናቸውን ይተብቁበታል አላህ Subhanahu Wa Ta'ala ከገጠማቸውና የሱንም እገዛ ከገኙ በኋላ እንደዚሁም እስቲቃማቸውን በድን ላይ ቀጥተኝነታቸውን ያረጋግጡበታል ويستجلبان بها رضا ربهما بزچو بقطبنتاچو ايجيتاچون ودتانا دستا يامتوبتال ويحفظان بها حياتهما وصحتهما هيوتاچوننا تيناماناتاچونم اندزو يطبقوتب يتقبقوبتال معناتنو يعني بقطبنت تيناچو يتطبقال تيناچو سيتطبق ህይወታቸው ይተበቃል ማለት ነው። ምክንያቱም ቁጥብ ባለመሆን በዘልዛላነት ብዙ ህይወቶች ሲቀጠፉ እንደዚሁም ብዙ ጤናዎች ሲተናከሉ ይታያሉና ማለት ነው። كما ان العفته هي سبيل لحياه زوجيه سعيده ቁጥብነት ጨዋነት ደስታ የተሞላባትን የጋብቻን ህይወት ይተብቃል ወይንም ደግሞ ደስታ የተሞላበትን የጋብቻ ህይወት ለማገኘት ብቸኛ መንገድ ነውና ማለት ነው። حيث يبني الزوجان حياتهما الزوجيه على الطهاره والنقاء بالجوم هنا مستيو ጨዋ ከሆኑ ጥብቆች፣ ጠንቃቆች ከሆኑ የጋብቻ ሕይወታቸውን በጽዳትና በንጽህና ይጠብቁታል ማለት ነው። ወየንትጁ ሚንሃ አውላዱን ሳሊሒን እና በዚህ ንጹህ በሆነው ጋብቻቸው መልካም ደጋግ የሆኑ ልጆችን ያፈሩበታል ማለት ነው። ወአመረ ልእስላሙ ቢልዒፈት ወልእስቲዕፋፍ በጨዋነትና በቁጥብነት እስላም ያዛል። ፈጃ አኒዳኡ ረባንዩ ቢቀውሊሂ ተዓላ አምላካዊ ጥሪው ወደ ሰዎች መጥቷል በአላሁ ስብሓነሁ ወተዓላ ቃል ማለት ነው። وليستعفف الذين لا يجدون نكاحا حتى يغنيهم الله من فضله ان ذا يغابچان طاطا يمايچلونا اندزهم بغابچا راساچون لمطبق يمايچلو سوچ راساچون يقطبو اندزهم راساچون يطبقو አላሁ ስብሓነሁ ወተዓላ ከችሮታው እስከሚያከብራቸው ድረስ ይላል። አንዲት ወጣት ወይንም አንድ ወጣት ለማግባት የሚያበቃ መስፈርቶችን እስከሚያሟላ ድረስ አላሁ ስብሓነሁ ወተዓላን በመፍራት ጨዋ ሆኖ ራሱን ጠብቆ ሊቆይ ወይንም ልትቆይ እንደሚገባቸው አላሁ ስብሓነሁ ወተዓላ በዚህ መልኩ ይገልጻል ማለት ነው። عبد الله بن مسعود رضي الله تعالى عنه بقلت حديث عن النبي صلى الله عليه وسلم أنه كان يقول نبياتنا عليه الصلاة والسلام يلو نبر اللهم إني أسألك الهدى والتقى والعفاف والغنى رواه مسلم كتائه إني ما أسألها له الهدى كتتن يوم من قد ممراتنا والتقى እንደዚሁም አንተን መፍራትን ወልዓፋፈ ቁጥብነትንና ወልጊና እንዲሁም መብቃቃትን ከአንተም ማጸናለሁ ይሉ ነበር ረሱሉ ዓለይሂ ሰላቱ ወሰላም። ስለዚህ ዒፋ የሚባለው ነገር ቁጥብነት፣ ጨዋነት፣ ጥብቅነት በጣም ትልቅ የሚያስከብር ጸባይ ነውና ነብያችን አለይሂ ሰላቱ ወሰለም ይማጸኑት ነበር ማለት ነው። ወአለ ሚን አዕዘሚ አልቢሻራቲ ሊልዓፊፊ ወልዓፊፋ ቁጥብና ጥብቅ ለሆነ ወጣትና እንደዚሁም ቁጥብ ጥብቅ ለሆነች ቆንጆ ወይንም ደግሞ እህት ታላቅ የሆነ ብስራት ነው ብዬ ገምታለሁ። ሐዲሱ ሰብዓቲ አልዚነ ይዝልሁም አላሁ ፊ ዚልሂ የውመ ላ ዚለ ኢላ ዚልሁ የሰባቶቹ ሐዲስ ወይንም ሰባቶቹን ሰዎች አስመልክቶ የተነገረው ሐዲስ በዝሙትና እንደዚሁም በብልግና ከመበከል የተቆጠቡ ወንድ ወጣቶችንና እንደዚሁም ሴት እህቶችን የሚያበስርና ወይንም ሰባቶቹ በጀነት ተበሰሩት ሰዎች ጋር የሚደበልቅ ከነሱ ማህበር የሚያስመዘግብ حادث نوبي يقمت اللهن حيث ذكر رسول الله صلى الله عليه وسلم منه كذيه كسباتوش مكاكل نبي عليه الصلاة والسلام قال سوال لنا من رجل دعته امرأة ذات منصب وجمال فقال إني أخاف الله رب العالمين عند وطات تق سوال نبي عليه الصلاة والسلام አንድን ወጣት ሲጠቅሱ ነብያችን አለይሂ ሰላቱ ወሰለም እንድን ያሉት ከሰባቶቹ እስከ ሰባቶቹ መካከል ወጣት ነው፣ የደረጃ ባለቤት፣ የውበት ባለቤት፣ እንደዚሁም የተከበረ ቤተሰብና ዘር ያላት መልከ መልካም ቆንጆ አላሁ ሱብሃነሁ ወተዓላ ላልፈቀደው ተግባር ወይንም ለዝሙት ተግባር ጠርታውና ጋብዛው ከዛም ኢኒ አኻፉ አላህ ረብ አልዓለሚን እኔ የዓለማቱን ጌታ አላሁ ስብሓነ ወተዓላ እፈራለሁ ብሎ ራሱን ከመሸወድና እንደዚሁም ከመታለል የቆጠበ ወጣት ወይንም እንደዚሁ መልከ መልካም በትምህርቱም ሆነ በዲናዊ እውቀቱ የላቀና እንደዚሁም የተመረቀ የተወደደና የተከበረ በዘሩም ሆነ በአፈጣጠሩ ሰዎች ዘንድ እሰይ የተባለለት ወጣት አላሁ ስብሓነሁ ወተዓላ ላልፈቀደውና ላልወደደው ዝሙት ጋብዟት فقالت اني اخاف الله رب العالمين يا علماتون جتا الله سبحانه وتعالى انفر الله بذي قدائي لأي ارسات تفن بلا انبتن ينتوان يقلتك كونجو الله سبحانه وتعالى بتلاو سر كم يوراتشو سووش عندنا عندوانات بمالت رسول عليه الصلاة والسلام قل سوال مالتنا ምክንያቱም ወይሽመሉ الحديث المرأة العفيفة ወንዱን ብቻ ሳይሆን ሐዲሱ ቁጥብ የሆነችንም ሴት ልጅ ያካትታል ማለት ነው اذا دعاها رجل عند ማለት ነው ሴቶች ሊመኙት የሚገባ የሆነ ወጣት ጠይቋት فقالت اني اخاف الله اني الله نفرالله ያለችንም እህት ያካትታል ሐዲሱ ማለት ነው فأي عاقل يفرط في هذا الثواب العظيم ማንኛውም ማንኛው አቅለኛ ሰው ነው ይሄን ከባድ የሆነ ሚንዳ እንዳመልጠው ወይንም ይሄ ከባድ የሆነ ሚንዳ ሲያመልጠው ዝም የሚል ማን ነው ወአዩ ለዘቲን ተዕድሉ هذا الفضل الجزيل ይሄን ከባድ የሆነ ያአላሁ ሱብሃነ ወተዓላ ንቱርፋት በየትኛው ጥፍጥና ነው አንድ ሰው አመዛዝኖ ሊያስመልጠው የሚችለው ማንንም አይኖርም إن العفة فوائد وثمرات منها إن كچوانتنا كطبقنت يتلايو تقموچنا فريوچ አሉት ከዛ መካከል አንደኛው تحقيق للإيمان إيمانا ማረጋገጥ አለበት فقد وصف الله المؤمنين بقوله الله سبحانه وتعالى አማኞችን በማለት ገልጿቸዋል والذين هم لفروجهم حافظون ትክክለኛ አማኞች የሚባሉት እነዛ ብልቶቻቸውን የሚጠብቁ ሰዎች ናቸው ብሏል። ሁለተኛ النجاه من الفواحش واضرارها ከዝሙትና በዝሙት ምክንያት ከሚመጡ ጉዳቶች ራሱን ነፃ ያወጣል። ሶስተኛ طهارة الفرد ونقاء المجتمع እያንዳንዱን ሰውና አጠቃላይ ህብረተሰቡንም ንጹህ ያደርጋል ማለት ነው ከብልግና ራሱን የቆጠበ ሰው። አራተኛ العفيف والعفيفة في ظل الله عز وجل يوم القيامة ወንድ ቁጥብና እንደዚሁም ሴት ቁጥብ ጨዋ ሰዎች الله سبحانه وتعالى ቂያማ ቀን በጥላው ስር ያውላቸዋል። አምስተኛ العفة كرامة في الدنيا نجاة من النار في الآخرة ጨዋነት ቁጥብነትና ጥብቅነት በዱንያ ክብር ነው በአኺራም ከሳት ነፃ መውጫ ነው። قال الله تعالى وان يستعففن خير لهن እነሱ ሊቆጠቡና ጥብቆች ሊሆኑ ለነሱ የተመረጠና የተወደደ ነው። አላሁ ሰሚዑን ዓሊም አላሁ ሱብሃነ ወተዓላ ሁሉን ሰሚ አዋቂ የሆነ ጌታ ነው ይላል። ስድስተኛ አልኢስቲዕፋፉ ሰቢሉ ሊዘዋጅ ናጂህ ውጤታማ የሆነ ጋብቻ ለማግኘት ጨዋነት ታላቁና ምርጡ መንገድ ነው። ሰባተኛ አልኢስቲዕፋፉ ቡርሃኑን ዐላ ሶብሪ ዐን ማዕሲየቲላህ ቁጥብነት ከአላህ ሱብሓነሁ ወተዓላ ከመወንጀል ሙሉ ትግስት ያለው ለመሆኑ አንድ ዘው መረጃ ነው ማለት ነው። ስምንተኛው አልዒፈቱ ሶውኑ ሊልኡስረቲ ፈጀዛኡ መን ሐፊዘ አዕራደ ናሲ አን ይሕፈዘ አላሁ ዒርዳ ጥብቅነት ቤተሰቡ ጨዋ እንዲሆንለት ብቸኛው መንገድ ነው። ምክንያቱም የሰዎችን ክብር ከማጉደፍ ራሱን የቆጠበና የጠበቀ ሰው الله سبحانه وتعالى بيتسبون قبل قلنا يتبك الله تعالى مالته. ويمكن للإنسان أن يوطن نفسه على خلق العفة بكتب النتنا بچوا النتسابي ما نن يوم سو راس اللي قدب يمتشالنو بالاستقامة على طاعة الله بالله سبحانه وتعالى تعالى يكتب مالته والكف عما نهى عنه الله ككلك كرودك مو راس بمقدب عز وجل. قال النبي صلى الله عليه وسلم: ومن يستعفف يعفه الله. راسون كمطفو نجر لما قطب يمترسو الله سبحانه وتعالى قطب الناتبك يدرقوا البرال. حديث متفق عليه سيهن: من طلب العفة وسعى في أسباب حصولها. طبق النثن يفلقنا السان لما مالات بسبب وجه المكنيات وجه يام الله سو أعطاه الله إياه الله سبحانه وتعالى بمالات نبيه عليه الصلاة والسلام قال سؤال مالاتنا. إخوتي وأخواتي الله سبحانه وتعالى شوا طبقنا تنقق وجه يادرقن إياركن إذا رون تمرتين الزلايق ومال له. والسلام عليكم ورحمة الله وبركاته.